ሂጅራት ዩብ ሂጅራት ዩብ የተለያዩ ዳዋዎችን ሲራዎችን የሰሃቦችን ታሪክ የሀገር ውስጥና ዓለም አቀፍ አንገብጋቢ ዜናዎችን ለኡማው ለማድረስና የሙስሊሙን ህብረተሰብ ግንዛቤ ለማሳደግ የሚሰራ የእናንተው ቻናል ነው። እርሶም ሂጅራት ዩብን ሰብስክራይብ ላይክ እና ሼር በማድረግ አጅሩን ይቋደሱ። ግን ወጀዛው ሰያአትን ሰያአቱን ኢላል ለማን የመጥፎ ስራ ምላሽ መጥፎ ነው የሚሆነው። ስለዚህ ድላችን በእጃችን ነው ማለት ነው። መልካም ነገር ከፈለግን እኛ ደግ ለመሆን መሞከርና መጣር ይኖርብናል። መጥፎነትን ተመረጥን ደግሞ መጥፎ ይመጣልናል ማለት ነው። ስለዚህ ወደ ኸይር ነገር መመለስ የሙእሚን ባህሪ ሊሆን ይገባዋል። ሰው ይሳሳታል፣ ያጠፋል፣ በግልም ሆነ በወል ማለት ነው። ግን ጥፋቱን አውቆ ከተመለሰና ጌታ ይቅር በለኝ ካለ አላህ ደግሞ አርሐም ራሂም ስለሆነ ከአዛኞች ሁሉ ይበልጥ አዛኝ ሩህሩህ ነውና ይመለስልናል ማለት ነው። የዚህ የዱንያ ፈተና እንደምንም ያልፋል። ግን ከአላህ ፍቃድ ያፈነገጡና ከመስመሩ የራቁ ሰዎች የዘላለም ኪሳራ ላይ ሊወድቁም ይችላሉ። ይህንን ታሳቢ በማድረግ ሁልጊዜ ወደ ጌታችን መመለስ ይኖርብናል። ፈፊሩ ኢለላህ እንዳለው እና አላህ ሱብሓነሁ ወተዓላ ወደ ኸይር ነገር እንድንተጋ ተመጥፎ ነገር እንድንርቅ ደጋግሞ ይመክራል፣ አደራ ይላል ማለት ነው። እና እሱ ጋር የሚያስታርቀንና የሚያስተዋውቀን መልካም ስራችን ነው። አላህ ከማንም አይዋለድም፣ ከማንም አይዛመድም። ወደ እሱ የሚቀርቡት ለእሱ ታማኝና አገልጋይ የሆኑት ናቸው። ከእሱ የሚርቁት ደግሞ አመፀኞች ናቸው ማለት ነው። እና አላህ ሱብሓነሁ ወተዓላ እንዲታረቀን ከፈለግ እኛ ወደ እሱ ፊታችን ማዞር ይኖርብናል ማለት ነው። እነላህ ላ ዩገይሩ ማ ቢቀውም ሐታ ዩገይሩ ማ ቢአንፉሲህም። በሰዎች ላይ ያለውን ሁኔታ አላህ አይቀይረውም ራሳቸው በራሳቸው ታልቀየሩ በስተቀር ይላል ማለት ነው። ይሄ በሁለት መልኩ የሚታይ ነገር ነው። እና አላህ ሱብሓነሁ ወተዓላ መልካም ነገር እንዲያመጣልን ከፈለግ እኛ መልካም አቅጣጫ መያዝ አለብን ማለት ነው። አላህ ደግሞ እንዲጣላን ከፈለግ እሱ በማይፈልገው አቅጣጫ መጓዝ ይኖርብናል ማለት ነው። ስለዚህ እንደ ራሳችን አቋምና ዝንባሌ ነው ድላችን የሚወሰነው ማለት ነው። አላህ ሱብሓነሁ ወተዓላ መልካም ከፈለጋችሁ መልካምነትን እናንተ መጀመር አለባችሁ፣ መጥፎ ከሻችሁ ደግሞ መጥፎነትን ከመረጣችሁ እኔም የዛኑ ምላሽ ነው የምሰጣችሁ በማለት በግልጽ ይናገራል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ እንዲታረቀን የመጣውን አስፈሪና አሸባሪ ነገር ሁሉ አላህ ዘወር እንዲያረግልንና ሀገራችንን ሰላም እንድትሆን እንድንረጋጋ እኛ መፈቃቀድ መተዛዘን አለብን። ወደ አላህ ተውባ ማድረግ፣ ተቋችንን ማጠናከር፣ ዱዓችንን ማዘውተር እንዲሁም ለተጎዱ ለተፈናቀሉ ወገኖቻችን መራራት ይኖርብናል ማለት ነው። ለነሱ ካራራን እኛንም ይራራልን አናገኝም። በእነሱ ላይ የደረሰ በእኛም ሊደርስ ይችላል ብለን ማሰብ አለብን ማለት ነው። በሌሎቹ ላይ የሚደርሰው እንደዚሁ አይመጣብንም ሲሉ ነበረ። ግን አላህ ተዓላ ሰማይ ቢወጡ መራት ቢገቡ ማምለጫ የለም፣ መሸሻ አይደለም መፍትሄው ማለት ነው። መሸሽ ካለብን ወደ አላህ ነው መሸሻ አለብን። ወደ አላህ የሸሸ ይድናል፣ ተልቡ ከሸሸ ማለት ነው። ከአላህ ከሸሸን ግን ማምለጫ የለንም። ምክንያቱም ከአላህ ፍቃድ ከራቅ አላህ የፈለገውን ይልክብናል ማለት ነው። ስለዚህ በቃልም በተግባርም ሁልጊዜ ወደ አላህ ይሁን ተወጁሃችን፣ አቅጣጫችን። ያ በሚሆንበት ጊዜ ሁሉን ነገር አላህ በቀላሉ ያስተካክለዋል ማለት ነው። እና እኛ ሁለት እድል ነው ያለን። በዚች በዱንያ ላይ እንደምንም እንኖራለን የወሰነውን ያህል፣ በመጪው ዓለም ግን ሁለት አማራጭ ነው ያለው ይላል። ከሁለቱ አማራጭ አንደኛው ጀነት የሚባል ዓለም ነው፣ የጸጋ የደስታ ሀገር። ሁለተኛው ጀሀነም ነው። ስለዚህ ከሁለቱ አንዱን መምረጥ ይኖርብናል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ከወዲሁ ሁልጊዜ በማጣመር ነው እነዚህን ነገሮች የሚያስቀምጣቸው። ወአማ መን ኻፈ መቃመ ረቢሂ ወነሃ ነፍሰ አኒል ሀዋ ፈኢነል ጀነተ ሂየል መእዋ ይላል። ነገ ከሞት ተነስቼ ጌታዬ ፊት ቀርቤ እጠየቃለሁ ብሎ የፈራና የሰጋ የተዘጋጀ ያነ አላህ ሱብሓነሁ ወተዓላ የዘላለሟን ጀነት ይሰጠዋል ይላል። እና እንደገና በተቃራኒው ደግሞ ይችን ግዚያዊ ብልጭልጭ ዱንያን የመረጠና ከጌታው የራቀና ያመጸ ደግሞ ፈነል ጀሂመ ሂየል መእዋ አንዴ ከጋመችና ከነደደች መጥፊያና መብረጃ የሌላት ሲሆን የእሱ መኖሪያ ትሆናለች በማለት ያስጠነቅቃል ማለት ነው። ስለዚህ ከሁለት አንዱ መሆኑ የማይቀር ጉዳይ ነው ማለት ነው። አማመከ ሸይአን እማ አንተ ኩነ ሚነ ለዲነ ዩቃሉ ለሁም ቀደን ኩሉ ወሽረቡ ሃኒያ ቢማ አስለፍቱ ፊል አያሚል ኻሊያ። በዚህ በዱንያቸው ላይ አላማቸውን ያወቁ በጌታቸው መመሪያ የተመሩ ሰዎች የተለያየ ነገር ቢደርስባቸውም ነገ ተሞት ሲነሱ አላህ ሱብሓነሁ ወተዓላ በዱንያ ላይ ስትወጡ ስትወርዱ ለእኔ ስታገለግሉ ስትታዘዙ በመቆየታችሁ የማያልቅና የማይደቅ የሆነውን ጸጋዬን እንካችሁ በማለት ወደ ጀነት ይጋብዛቸዋል ይላል። ከነሱ ያድርገንና ሌላው ከሆነ ደግሞ ወይማ አንተኩነ ሚመን የቁሉነ ያ ሐስረታ ወይ ጥፋቴ ወይ ኪሳራዬ ወይ ውድቀቴ እያለ ይነሳል። አላማ ፈረጡ ፊ ጀንቢላህ በአላህ በኩል ያምጓድልኩትን ሀቅ ምናልባት ምን ነበረ የዛ ጊዜ ምን ነክቶ ነበረ እና በትክክለኛው መስመር በሄድ ኑሮ እያለ ጣቱን የሚነክስና ደም የሚያለቅ ሰው ይመጣል ማለት ነው። ያ እንዳይሆን ተጠንቀቁ ተወድሁ ይላል። ወይን ኩንቱ ለሚነ ሳኺሪን እኔ ዱንያ ላይ እያለሁ በቁም ነገሩ ቀልር ነበረ እሳለቅ ነበረ ቀልር ነበረ እያለ ራሱን ይወቅሳል ይቆንናል ማለት ነው። ስለዚህ አብዱላህ ብኑ አባስ የተባሉ ታላቁ ሰሃቢ እንዳወሩት የአላህ መልእክተኛ አለይሂ ሰላቱ ወሰላም ከዚህ ጋር በማያያዝ ምን አሉ? እግተኒም ኸምሰን ቀብለ ኸምስ አምስት ነገሮች ሳይቀድሙ በፊት በአምስት ነገር ቅደማቸው ሲሉ ሰምቻለሁኝ ይላል። ሸባበከ ቀብለ ሐረሚክ አንደኛ የወጣትነት እድሜህን ተጠቀምበት ለዲንህም ለዱንያም ተግተስራበት እና ወጣትነት አንድ ሰሞን ነው ከትንሽ ቆይታ በኋላ ያ ነገር ያመልጣል ማለት ነው። እርጅና ከመምጣቱ በፊት ወጣትነታችሁን ለሚጠቅማችሁ ቁም ነገር አውሉት ይሉ ነበረ ማለት ነው። ወሲሃተከ ቀብለ ሱቅቢከ ጤንነትህን ደግሞ ከህመም በፊት ተጠቀምበት ህመም በሚመጣ ጊዜ መንቀሳቀስ አቅቶህ ወዮልኝ ከምትል በጤንነትህ ተግተህ ስራ። ወግናከ ቀብለ ፈቅሪከ እንዲሁም የተወሰነ ገንዘብ ባለ ጊዜ ስራበት ለአኸራ ስንቅ ላከው ታትደይና ሳትከስር በፊት። አንዳንድ ሰው ሲሰጠው አያቅበትም እንዲሁ እያካበተ እያግበሰበሰ ይቆይና በአንድ አጋጣሚ ደግሞ ያ ነገር ይከዳል። ያነ እዚህም ያጣዋል እዛም የላከው ነገር የለም እጥፍ ድርብ የሆነ ኪሳራ ውስጥ ይገባል ማለት ነው። የሚያዝንለትም የለም ደግ ሆነ ነው የሚባለው ማለት ነው። ያ እንዳይሆን በሚኖረ ጊዜ ወቅበት ስራበት ገብይበት። ወፈራቀ ከቀብለ ሹግሊካ እንዲሁም ደግሞ የተለያዩ መልካም ስራዎችን ለመስራት እድልና ጊዜ በምታገኝ ጊዜ ያንን ጊዜ ሳታጣው በፊት ስራበት ተንቀሳቀስበት ይሉ ነበረ። ወሀያተከ ቀብለ መውቲክ በአጠቃላይም ህይወትህን ተሞትህ በፊት ተጠቀምበት። ከሞትክ በኋላ አንድ ነገር መስራት አትችልም በህይወትህ ግን ሁሉን ነገር መስራት ትችላለህ ይሉ ነበረ ማለት ነው። وقالوا اعطيت يا ابن ادم امكانيات تستطيع بها ان تعمل ما ينفع لنفسك في دنياك واخرتك سلازي ادم لجوي بسي بدنيا لا يالك يتلايغو اقموچننا اجلوچن زغاوچن الله ستوحال انت اوكم مال اوكم سرهم مال سرهم الله اجل ستوحال الى الله معناتنا انا اوقاتك بقلبتك بغنزبك بمانياوم بسلطانك መጠቀም ትችላለህ ሁሉም ባለው ማለት ነው። ብዙ ባትሰራ በትንሽ አቅም ትንሽ ከሰራህ አላህ ትልቅ አንድ ምንዳይ ሰጣሃል ማለት ነው። ስለዚህ ለነፍሳችን የሚጠቅም ነገር መስራት አለብን። ገበያ ላይ ነን። ገበያ ላይ ያለ ሰው ፈዛዛና ደንጋዛ ከሆነ እንኳን ነግዶ ሊያተርፍ የያዘው ተነጥቆ ይወጣል ማለት ነው። እና ቺ ዱንያ ገበያ ናት። ዘላይ ያለን በምንችለው ነገር በሰራን ቁጥር ተጠቃሚዎች እንሆናለን ማለት ነው። እንዲሁ ዝም ብለን የምንቀዋለል ከሆነ ግን እኛ ለመኖር ብንመኝም ቀጠሮ ሲደርስ አንድ ደቂቃ ወይም አንድ ሰኮንድ የሚጨምርልን የለም ማለት ወለን ዩአኺር አላሁ ነፍሰን ኢዛ ሻአ አጀሉሃ አላህ ማንኛውንም ነፍስ ቀጠሮ ከደረሰባት በኋላ አንዴ ዛሬን አውለኝ ነገን አሳድሬ ቢል ማንንም አልቀበልም ብሏል አላህ Subhanahu Wa Ta'ala። ስለዚህ ባለን ግዜ ባለን ጉልበት ባለን ዕውቀትና ገንዘብ መጠቀም መቻል አለብን ማለት ለነገ የሚለው ዋጋ የለው ነገ ንኑራን ኑራና ቀምና ማለት ነው። ከመጣም ጥሩ ነው ነገ ነገ ምን ሰራለን ግን ብልህ የሆነ ሰው ዛሬ ነው ያለሁት የነገን አላውቅም ነው የሚለው ስለዚህ ዛሬ መስራት አለብኝ ብሎ በዛሬ ላይ ትኩረት ያደርጋል ማለት ነው። ዋና ዲል ኢምካንያ ዩሽቁ አንቱስለብ ኢንሻአላህ የሰጠህ ዲልና አቅም ድንገት ልትነጠቅ ትችላለህ ማለት ነው። ፈላ ተስተጢዑ አንተ አመል ከዛ በኋላ ስትያዝ ለስራ ብትል አትችልም ዲሉን አቃጥለዋል በቃ ቀጠሮ ደርሷል ነው የምትባለው ማለት ነው። ፋህዘር ምን ተስዊፍ ስለዚህ ነገ ዛሬ ማለትን ትተን በዛሬ ላይ መስራትና መገብየት መቻል አለብን ማለት ነው። ወልጀር ይወራ አላማኒን ካዲባ በከንቱ ምኞት መጋለብ ዋጋ የለውም ማለት ነው። ሰዎች ብዙ ጊዜ እንወራለው ከብራለው ይያሉ ነው ራሳቸውን የሚያታልሉት በምኞትማ ቢሆን ማን ይሞት ነበር ሁሉም ሰው ይሄን ይመኝ ነበር። ስለዚህ እንወራለው ይስጥል ሞታለውንም መርሳት የለብህም ከብራለው ስትልም ከዚህ የበለጠም ከስራለው ማለትም በጤንነት ከተላለው ስትል መታመምም አለ አሁን ደግሞ ሞትም አለ። እነዚህ ነገሮች ሁሉ ጎን ለጎን ማሰድና የሚበጀንን መስራት አለብን አሁን ባለችው ሰዓት ማለት ነው። ስለዚህ ቃል ነብዩ ሰለላሁ ዐለይሂ ወሰለም ባዲሩ ቢል አማሊ ሰብአ ሰባት ነገር ተሽቀዳደሙባቸው ንቁና በንቃትና በትጋት ተሳተፉባቸው አልተንተዚሩና ኢላ ፈቅረ ሙንሲያ ዲነት ነው ወይ የምትጠብቁት አንድ ሰው ዛሬ የተወሰነ ነገር ካለው ዛሬ ካልሰራ ነገ ያችን ነገር ካጣተስ ምን ይሆናል የበለጠ ኪሳራ ውስጥ ነው የሚገባው ማለት ነው። ስለዚህ ባላችሁ የሚያፈዝና የሚያደነዝዝ ድህነት ከመምጣቱ በፊት ባለ ስራ ይላል ማለት ነው። አውቀነ ሙጥቂያ ወይም ደግሞ እንደተመኘው ምናልባት ተሳክቶልህ ሀብታም ልትሆንም ትችላለህ። ሀብታም ስትሆን ደግሞ ልብህ ይሸፈናል ያኔ ደግሞ በትጋብ ትታወርና የበለጠ ከብራለሁ እያልክ ትከንፋለህ ሳትሰራበት ሳትገበይበት እንደገና ወደ ሌላው ሀገር ትጠራለህ ማለት ነው። ስለዚህ ያላችሁ ባላችሁ ስሩ ነገ የበለጠ አገኛለሁ ይስጥል የባሰ ሊያጋጥምህ ይችላል ማለት ነው። ብታገኝም ደግሞ ሰው በሚያገኝ ጊዜ ማገኘት የሚጎዳው ሰው አለ የከበረ ሰው ከስራ አይመስለው የተሾመ ሻራ አይመስለው ስለዚህ የበለጠ ሲመኝ የባሰ ይመጣል ድንገት ማለት ነው። አው መረዶ ሙፍሲዳ ወይም ደግሞ ጤናማ አካልህን የሚያበላሽ የሚያቆራፍድና የሚያጠልክ የሆነ በሽታ እስከሚመጣብህ ነው የምትጠብቀው ይላል። አዋረመ ሙፈንዳ ወይም ደግሞ የሚያጃጃ የሆነ ማንቀሳቀስ የማያስችል የሚያንቀጠቅ የሚመጣ ድረስ ነው። አው ደጃል ወይም ደግሞ ደጃል የተባለው ፈታኝ አወናባይ ሰው እየመጥቶ በምድር ላይ ቀውጢ እስከሚፈጥር ድረስ ነው የምትጠብቁት። አሸሩ ጋይብ ይንተዘር እሱን ከሆነ ደግሞ ከሚፈራውና ከሚጠበቀው ነገር ሁሉ የሚፈራ እሱ ነው። አውሳ ወይም ደግሞ ቂያማ ቀን እስከምትደርስ ነው እንደ ጅን አጣምረ ዝም ብለህ የምትቀመጠው። ፈሳቱ አደሃዋ አመር ቂያማ ቀን ደግሞ ከመከራ ሁሉ የባሰች መከራ ይዛ ነው የምትመጣው። እስከ መቼ ነው መፋዘዝና መደንዘዝ? አዎ ያ አመር በማለት ያስጠነቅቁ ነበር የአላህ መልእክተኛ አለይሂ ሰላቱ ወሰለም። እና እነዚህን ነብያዊ ቃላቶች ያስታውስ ሁሉ ጊዜ በመንችለው ነገር ወደ ዲናችን መትጋት አለብን ማለት ነው። ያኔ ወደ ቋሚው ሀገራችን ስንቃችን ይዘን ከሄድ ችግር የለውም ዱንያ ላይ ያለው ሁሉ ነገር ያልፋል ማለት ነው። የሞላለትም የተቸገረውም የተሳቀቀውም ትቷት ይሄዳል። ተልቁ ኪሳራ አዛኛው ሀገር ነው በሞት የማይገላገሉት ማምለጫ የሌለው ማለት ነው። እና ይሄንን አውቀን አሁንም በዒባዳችን ላይ መትጋት ይኖርብናል። ተውሂዳችንን ማስተካከል ይኖርብናል። ከቢድዓ መራቅ ይኖርብናል። በሱና ላይ መትጋት ይጠበቅብናል ማለት ነው። እና አላህ ሱብሃነሁ ወተዓላ አማኞችን ደጋግሞ በተለያየ አያትና አንቀጽ ይመክራል ያስታውሳል ይገስጣል። ወሳሪዑ ኢላ መግፊረቲን ሚን ረቢኩም ከጌታቸው የሆነ ምህረት ለማገኘት ተሽቀዳደሙ ይላል። እኔ ምህረት የሚገኘው በዒባዳና በጧአ ነው እንጂ በምኞት አይደለም ይላል። ወጀነቲን አርዱሃ ሰማዋቲ ወልአርድ ስፋቷ ጀነት የጀነት ስፋት ሰባቱን ሰማያትና ምድርን የምታክል ታላቅ አገር ናት። ያቺን ጀነት ድል እንድታገኙ እንግዜ መትጋት አለባችሁ። ሰማይና መሬትን ብትበልጥም የማይገባው ሰው አይሰጣትም ማለት ነው። እና የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን አሉ? አልከይሱ መን ዳነ ነፍሰህ። ብልጥና ብልህ ሰው ማለት እዚህ ዱንያ ላይ እያለ ራሱን የሚገመግም ነው አሉ። ማንም ሳይገመግምህ በፊት ሐሲቡ አንፉሰኩም ቀብለ አን ተሐሰቡ እንዳለው ራሱን ቀን በቀን እለት በእለት ዛሬ ምን ሰራው አላህ የሚያስደስትን ነገር ወይስ ደግሞ ምን አላህን የሚያስቀይም ነገር ምን አደረኩ ብሎ ራሱን የሚገመግምና የሚተሳሰብ ሰው እሱ ነው ብልህና ብልጥ ሰው ማለት አሉ ማለት ነው። ወልአጅዝ ደካማ ለፍስፍስ ማለት ደግሞ መናት ባነፍሰው ሀዋሃ ነፍሱን ዝንባሌዋን የሚያስከትል ነው። ነፍሱ ደስ ያለውና ትዝ ያለውን ነገር ሁሉ ከማሳደር ላይ የሚከንፍ ነው ማለት ነው። ያ ሐራም ነው ሐላል ነው ኸይር ነው ሻይል ነፍስያው እንዲያዘዘችው የሚነዳ የከንቱ ሰው ነው አሉ ማለት ነው። ወተመና አለላህ አልከዚብ አለላህ አልአማኒ እና መጥፎ እየሰራ በመጥፎ ስራ ላይ እየቀጠለ አላህ ግን ኸይር ይሰጠኛል ብሎ የሚመኝና ራሱን የሚያታለል ሰው ነው። አማሐሲብቱም አንተድኹሉ ልጀና ወለማ ያዕለም ላሁ አለዚነ ጃሃዱ ሚንኩም ወያዕለመ አሳቢሪን ይላል። ለመሆኑ ጀነት እንዲህ በቀላሉ የምትገቡ መሰላችሁ እንዴ ይላል አላህ። እና አላህ ስብሓነሁ ወተዓላ እርግጥ ጀነትን ለአማኞች አዘጋጅቷል፣ ግን ዝም ብሎ እኮ አይደለም የሚገባባት። ጀነት ለመግባት ፋቱራ ያስፈልጋል ማለት ነው። እና ያንን ሳታሟሉ ዝም ብላችሁ ዘላችሁ የምትገቡ አይምሰላችሁ። ወለማ ያዕለም ላሁ አለዚነ ጃሃዱ ሚንኩም ከእናንተ መካከል በኸይር ስራ በንቃትና በትጋት የተሳተፉትን ሰዎች ከሰነፎቹና ከደካሞቹ አበጥሬ ሳለይ ዝም ብያግበስብስ የጀነትን ማስገባችሁ አይምሰላችሁ። ወያዕለመ አሳቢሪን በእኔ ዒባዳ ላይ ታጋሽ የሆኑትን ሰዎች ለይቼ ሳላቃቸው ዝም ብዬ ጀነት ማስገባችሁ አይምሰላችሁ በማለት ያስጠነቅቃል። ፈስተቢቁል ኸይራት ስለዚህ ኸይርን ነገር ተሽቀዳደሙ፣ በኸይር ላይ ተረባረቡ። ያኔ ነው ለጀነት የምትበቁት እንጂ በምኞት የሚገኝ ነገር የለም በማለት በተለያዩ አንቀጾች ያስጠነቅቃል አላህ ሱብሓነሁ ወተዓላ። ዒባደላህ ሶሉ ወሰሊሙ ዓላ ረሱሊላህ ከማ አመረኩም አላህ አላሁመ ሶሊ ወሰሊም ዓላ ኸይሪል በርያ ወአዝከል በሸርያ ወዓላ አሊሂ ልአጥሃር ወሰሓበቲሂ ልአኽያር ረዲየላሁ ዐን ኹለፋኢ ራሺዲን ወኑዋቢሂ ልሙህተዲን اللهم اجعل كلمة المسلمين على الحق المبين ووفقنا جميعا لاتباع خاتم الأنبياء والمرسلين وأحمي حوزة الدين وادفع عنا كيد الكائدين وشر المفسدين وأرشد قادة البلاد لما فيه الهدى والرشاد للحاضر والباد ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات اللهم آمنا في أوطاننا وارفع مقتك وغضبك عنا ولا تسلط علينا من لا يخافك ولا يرحمنا ربنا سلمنا مع السالمين نجنا مع الناجين ولا تهلكنا مع القوم الهالكين وسلام على المرسلين والحمد لله رب العالمين. الله اكبر الله اكبر.